ونعوذ بالله من شرور أنفسنا وسيئات أعمالنا، من يهدي الله فلا مضل له، ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم. أما بعد، توجيهات للمؤمنات حول التبرج والسفور. عاقل يهون سو سيت لج راسوان اقروتشوان اللزوان اقروان دمو ستمتا دقروتشوان منتاف دمس ما السمات اللالي اللبات كتنقر بشارع اتشن مكنياتهم ايه كزينوها كاقيتوان قلس اللارك بميل مالتنا فتلايم خلاخي لنتقسن لبرار ايهن ناس مسلو ايهن كهونا، وان هذا واجب ايه واجب كهونا، فإن وجوبا ستر الوجه اوجب ارن واعظم ذلك اندغنا دمو كزي يبلطو دمو عند الفتنه الحاصله فتنه بزو كزي يمكثتو بمن بنو بكشف الوجه اعظم بطام يكفانو بطام يبلطنو كمن بكثير ببزو من الفتنه الحاصله بظهور الشعر الشعرتي اقورن كمكفته يبلط ارن من شعر راسها او ظفر من ظفر او من ظفر رجليها كغروتشا طفروج باندنياو طفر انكو متهيل كميمطاو فتنه يبلطنو عاقل يونه سو ينردال بلن نبر. واذا تعمل العاقل المؤمن فلذي كاستنتن عاقل يونه المؤمن اي عاقل يونه بميلو غير عاقل يوطال معناتنو مجنون يونه سو يوطال تينيا يونه سو يوطال امورو شجر يالبس سو معناتنو مؤمن بميلو دمو كافر يونه سو يوطال لذا احتراز له. واذا تامل كاستنتن عاقل هنا تينيا امره يالو ايمان يالو سو هذه الشريعه اتشين شريعه سيستنتنات اسلمنا له معناتنو سيستنتنو وحكمها اندغان فردوچوانم سيستنتن حكمان معنات فردوانم سيستنتن معناتنو واسرارها مستروچوانم سيستنتن الشريعه فالاسلام معناتنو የእስልምን አቂል ሆነ ሙእሚን ሆነ ሰው እስልምናና ከዛም በኋላ ደግሞ እስልምናው ሲያሉትን ብይኖች ፍርዶች ህግሞች ብይኖችን አንድ ያረገ ሰው እንዲያደርግ እንዲያነሰው ሰዎች እንዲልበሱ እንዲሆኑ ወንዶች እንዲ ሴቶች እንዲ ይያለ አላህ ባሎች እንዲ ሚስቶች እንዲ እናቶች አባቶች ልጆች ይያለ ያስቀመጣቸው ፍርዶች እና ወአስራራ ሚስጥሮቹንም ለምን ተአሙል ያደረገ ሰው አሉ ተበየነ ግልጽ ይሆንለታል تبين جلس يهون اللتن أنه لا يمكن السوء عندما يهون عندما يمتش مالتنا لا يمكن مالت impossible أنه هنا مالتنا لا يمكن مالت يما يمتش ممكن مالت possible يهون نقرنا possible يتشالل يمتش يتشالل ولهم التصور نقر ممكن يبالا يزي تكاراني دمو لا يمكن مالت يهي أفراشها اللفظ لا يمكن مالت مستحيل يهون مالتنا فبطال شلال أنه مستحيل يما يهون impossible نو أن تلزم المرأة اتش شريعة شريعة أن تلزم المرأة سيت لجلي قديتا للتارك اتش شريعة مالتنا بستري الرأس رأس بمشفن قديتا للتارك والعنق عنقتن بمدنو عنق مالت عنقتن بمشفن قديتا للتارك والذراع كندن بمشفن قديتا للتارك اتش شريعة مستحيل impossible مالت ሊሆን የማይችል ነው ማለት ነው። እቺ ሸሪዓ ልታዝ አንቱል ዚመ ብያለሁ አንተል ዘማ አንቱል ዚመ ሸሪዓው ምን ኢልዛም ልታረግ ማለት ግዴታ ልታረግ አንድ አቂል ሙእሚን የሆነ ሰው ሸሪዓችንን ህኩሙን ምስጥሮቹ ምስጥራቶቹን ግልጽ ሲያስተነትን ተበየነ ግልጽ ይሆንለታል እሱ ሲያስተነትን ተበየነ ለሁ ማለት ነው። ግልጽ ይሆንለታል ምንድነው ግልጽ ይሆንለት አንነሁ ላ ይምኪኑ عندما يمج عندما يهون ማለት ነው عندما يهون عندما يتحسب ምንድነው እሱ አንቱ ልጅ መልማአተ እቺ ሸሪዓ ሴት ልጅ واجب ልታረግበት ምንን ቢሰትሪ ራስ ጥንቅላቷን እንድትሸፍን والعنق አንገቷን እንድትሸፍን والذراع ክንዶቿን እንድትሸፍን والساق ساق والساق ቢሰትሪ الساق ማለት ነው ቢሰትሪ الساق እንደገና ባቷን ساق مالك تاچ يالون باثوان ايه باث نو ميبالو ከጉልበት በታች ያለው ከቁርጭምጭሚት በላይ ያለው አካል ምን ይባላል? ባት ነው። ባቷን እንድትሸፍን والقدمي እንደዛም እግሯን እንድትሸፍን ثم تبيحه ከዛም ደግሞ ልትፈቅድ ከዛም ይቻላል ልትፈቅድ ለሴት ልጅ ማለት እነዚህ ሁሉ ግዴታ ግዴታ አድርጋባቸው ስታበቃ ደግሞ ልትፈቅድ impossible መሆኑን ይረዳል የማይቻል የማይሆን ማለት ነው የማይታሰብ መሆኑን ይረዳል ثم تبيحه ከዛም ልትፈቅድ ምን للمرأتي ለሴት ልጅ ان تخرج كفيها ጆቿን መዳፎቿን እንድታረግ እንድታወጣ ይሄንን አካሏን ከስር ያለውን እንድሸፍን ፈቅዷል ان تخرج كفيها وان تخرج وجهها ፊቷንም ደግሞ እንድትከፍት እንድትገልጽ እንድታረግ المملوءه يتمولى يتمولى ይሆነ مملوء ማለት يتمولى ይሄ ፊትና እጅ ከመታለይም ደግሞ ፊት المملوء يتمولى ነው በምን المملوءه يتمولى ይሆነውን ማለት ነው يتمولى በምን يتمولى جمالا وتحسينا بقنجنا ب ملك ማለት ነው ቁንጅነ ጀማል ማለት ቁንጅነ ነው ተህሲን በማማር ማለት ነው አህሳነ ማለት አሳመረ ነው አረን አሳመራን ቀዲንታ ምን ማን ቀድ አህሰነ ማን እንታ ኢላ ማ ቀድ አህሰነ ማን እንታ ኢላ ቀድ አህሰነ ነው አረን ቀድ አህሰነ ማን እንታ ኢላ ማ ሰሚዓ አህሰነ የሚለው አሳመረ ማለት ነው ማማር ነው ሆን ልብ በሉ ያ ፊቷ መምሉ የሆነው ፊቷ የተሞላ በምን በቁንጅናና በማማር ማለት ነው ማማርን ይፈልጉ በቁንጅናና በማማር የተሞላ የሆነው ፊቷን ደግሞ ልትከፍተው ልትገልጠው ያዛታል ወይም ደግሞ ያደርጋታል ብሎ ምን ያስብም አቂል ይሆነ ሰው ያስብ ሸሪዓ አንቱል ዚመል መርአተ ሴት ልጅ ግዴታ ልታረግባት ምንን አውራ እንድሸፍን እግሯን እንድሸፍን ባቷን እንድሸፍን ክንዷን እንድሸፍን አንገቷን እንድሸፍን የመሳሰሉትን ግዴታ አድርጋ ስታበቃ ደግሞ እጆቿንና እንደገና ደግሞ ፊቷን ያኛውም ደግሞ ፊት ማለት እኮ መምሉ የተሞላ ነው በምን በጠቅላላ በውበቷ ማለት ነው ፊት ላይ ነው አፍንጫ ያለው ፊት ላይ ነው አይን ያለው ፊት ላይ ነው ከንፈር ያለው አረንዴ እነዚህ ሁሉ የውበት ምኖች ናቸው በቃ የውበት እንትኖች ናቸው አንድ ሰው ሲያስብ ውበት ሲባል የሚያስባቸው ነገሮች ናቸው አስቀድሙ ማለት ነው እነዚህ ነገራቶችን ሸሪዓው በቃ ተከፈት ይላል ብሎ ማሰብ አቂል ከሆነ ሙእሚን አያ ይሆንም ማለት ሱብሃንአላህ ለምን ጀማልን ወታሲነ فإن ذلك ይሄ ደግሞ خلاف الحكمة ይሄ ደግሞ የምን خلاف الحكمة የጥበብ ምንድነው ተቃራኒ ነው ጥበብን ይጻረራል ጥበብን ይጻረራል ማለት ጥበበኝነት እነዚህ ነገራቶች እንዲሸፈኑ የታዘዘበት ዋንኛው ምክንያት ምንድነው ስለሚያስጠሉ ነው ለአይን ጉዳት ስለሚያመጡ ነው ፈተና ስለሆኑ አንዴ ሴት ልጅ እነዚህ ነገሮች እንድትሰተር አጠቃላይ ወንድም ይሁን አውራውቱን ሐፍረተ ገላውን እንዲሸፍን የታዘዘበት ምክንያት ሰይጣናዊ የሆኑ አስተሳሰቦችና ውስጣዊ የሆኑ መነሳሳቶች ከእይታ ስለሚመጡ ነው አይደለም እንዴ እነዚህ ደግሞ የታዘዙት ነገራቶች ከሚያመጡት መርዝ ቀልብ ላይ ከሚጥሉት መርዝ የበለጠ እነዚህ አካላት ፊት ከፊት የሚመጣው ከባድ ነው አረልን ለዛ ነው ይሄንን እንዴት ይሆናል خلاف الحكمة ከጥበብ ከጥበበኝነት ወንድነው የተጻረረ ነው አሉ ወመን ተአመለ ስለዚህ ከዛም ደግሞ ያስተረተነ እንደገና ከዚህም አልፎ ሸሪዓው ላይ እንዴ ነው ሎጂካሊ አንድ ሰው ይሄ ከታዘዘ እነዚህ ነገራቶች ደግሞ መታዘዝ አለባቸው ብሎ ያምናል ሎጂካሊ ከዛስ ደግሞ እስቲ ኮንሲኩዌንሱ ውጤቱን ደግሞ አይተን እንገምግመው ነገሩ ውጤቱን እነዚህ ነገራቶች መታዘዝ አለ መታዘዛቸው ፊትን መሸፈን አለ መሸፈን የሚባለው ነገር ከሚያመጣው ተጽዕኖ ደግሞ ውጤት አንጻር ወመን ተአመለ ማ وقع في الناس ወመን ተአመለ ያስተነተነም ደግሞ ማ وقع فيه الناس ሰዎች ዛሬ ወደቁበትን اليوم ዛሬ ላይ ሰዎች ደግሞ ወደቁበትን ያየ ሰው ማለት ነው ለተሃውን ተሃውን ማለት ይሄ ችልተኝነት ማለት ነው في ستر الوجه ፊትን ከመሸፈን አንጻር ያላቸው ተሃውን ማለት ችልተኝነት አንዳንዶቹ ቸልተኝነት ነው አንዳንዶቹ ደግሞ ያው ደስ አይላቸው ብዙ ሰዎች አይወዱትም አዳኡል እስላም ይሄን ነገር አይወዱትም ለምን ሀኡላይ ዩሪዱን አንተሺ አልፋሂሸቱ ፊልለዲና አመኑ እነዚህ አጠቃላይ በሰው ልጆችም ይሁን በመእመናን ላይ አጥያ ወንጀሎች እንዲሰራጩ እንዲበተኑ ይፈልጋሉ። አላህ Subhanahu Wa Ta'ala እንዳለው ማለት ነው እነ الذين يحبون يريدون ان تشيء الفاحشه في الذين امنوا لهم عذاب ان الذين يحبون ان تشيء الفاحشه في الذين امنوا لهم عذاب في الدنيا قران انكسوا الله ان الذين يحبون ان تشيء الفاحشه في الذين امنوا لهم عذاب عليم في الدنيا والاخره እንዛ የሚፈልጓሉ ልብ ወሉ የሚፈልጓሉ በእመናን ላይ ምን እንዲሰራጭ ፋይሽ እንዲሰራጭ ከፋይሽ ደግሞ የመጀመሪያ ቁጣ አንድ ዝሙት ነው ዝሙት እንዲሰራጭ የሚፈልጉ የሆኑ ሰዎች አላህ Subhanahu Wa Ta'ala በእመናን ላይ እንዲሰራጭ የሚፈልጉ ሰዎች ማለት አንደኛ ራሳቸው ተከፋፍተው የሚመጡ ናቸው አረም እነዚህ ምን ኮንትሪቢዩሽን የላቸው ለዝሙት ሁለተኛ ይሄንን ነገር የሚያበረታቱ አረም መሰተሩን ደግሞ በተቃራኒው የሚቃወሙ መሰተሩን ዞርበሉ እንደሚባል ነገር የለም ለምን ሃኡላ ይሪዱነ ምን እንደሚፈልጉት ምንም አይደለም የሚፈልጉት ፋይሽ ምን እንደሆነ እንዲሰራጭ ራቁቷን የምትሄደውን ደግሞ ያበረታታሉ ይፈልማሉ ወጋግሳሉ አይዞሽ ይሏታል እነዚህ ምን እንደሚፈልጉት ፋይሽ አጸያፊው ነገር ምን እንደሆነ እንዲሷፋ ነው ግን አላህ Subhanahu Wa Ta'ala ደግሞ ምን አለ ለሁም አዛቡን አሊሙን في الدنيا አለ الدنيا ላይ አሳማሚ ቅጣት አላቸው አለ ምንድነው እሱ አስቀያሚ በሽታ ያመጣባቸዋል የማይችሉት የማይሸከሙት የዝሙት ልጅ ያገኛሉ የማይሸከሙት የማይችሉት ሚጥሉት መጣል የማይችሉት ነገር ማለት ነው መድኃኒት የሌለው በሽታ አላህ ያሸከማቸዋል እጅግ በጣም ብዙ ቅጣት የቀልብ እርካታ የላቸው አላህ Subhanahu Wa Ta'ala እንዳለው ማለት ነው ኢነ ልአብራራ ለፊ ነዒም ወኢነል ፉጃራ ለፊ ጀሂሙን ሙጅሪሞች ሁሉም እሳት ውስጥ ነው ያሉት ዱንያ ላይ የቀልብ ቃጠሎ ውስጥ ናቸው እርካታ ያላቸው እንዳይመስላችሁ የቀልብ ቃጠሎ ውስጥ ነው ያሉት ምንም እርካታ የሚባል ነገር አይነካቸው የውሸት እርካታ ነው እነሱ ጋር ያለው እነኚህ ዱንያ ላይ እንደዚህ አይነት ቅጣቶች ይቀጣሉ እነዚህ ሁሉ ነገሮች በመወሰድ እነኚህ ሁሉ ነገሮች አላህ በመንጣት ማለት ነው እንደገና ደግሞ ወልአኺረቲ አኺራም ላይ አላቸው والله يعلم وانتم لا تعلمون አለ ምገርም አላህ Subhanahu Wa Ta'ala ያቃል እናንተ የማታውቁት እናንተ ምናልባት አሁን ያለው የታዘዘውን ነገር ባለመፈጸም ሴቶች እንዲሁኑ ሲባሉ ባይፈጽሙ ምን ይመጣል? እኛ ወንዶችስ እንዲ ባንሆንስ ምን ይመጣል? አይናችንን ባንሰሙ እናንተ ይሄን ትላላችሁ አይደል? والله يعلم وانتم لا تعلمون እናንተ ማታውቁት አላህ ብዙ የሚያውቀው ነገር አለ። ለምን ከዚህ ተከትሎ የሚመጣ ፋሂሽ አለ? አንድ ወንድ እኮ አንዲት ሴትን አይቷት በውበቷ ተማርኩ የሆነ ቀልቡ በሆነ መርዝ ከተመታ ማለት ነው በሸይጣን መርዝ እዚህ ሴት ላይ እንኳን የሆነ ፈሳድ ባይሰራ መጥፎ ነገር ባይሰራ ባያገኛት ማለት ነው እሷ ሄዳለች ወይ ሽቷን የነካው አፍንጫው ወይ የሆነ ነገሯን የሳበው አይደል እሱ ሌላ ዓለም ውስጥ ይገባል አይደል ሌላ ፋሒሽ ውስጥ ይገባል ሌላ ቀልቡ ተመቷል ማለት ነው አሁን የሚያስበው ነገር ሌላ ቦታ ነው ምናልባት ያፈዘው ነገር ካለ ይጣፋበታል ምናልባትም ጥሩ ሳሊህ የሆነ ሰው ከነበር ከዛ መንገድ ያፈነግጣል በቃ ይተዋል ምን መሆን ይፈልጋል የሆነ ሌላ ስታይል ሌላ ሙድ ውስጥ ነው የሚገባው ለምን እንደሱ አይነት ሴት ለማግኘት ሲል ማለት ነው በቃ አለ ራሱን ካልቀየረ በስተቀር ካለበት የዲን ሐል አንጻር እሷ እንደማትቀበለው ስለሚያውቅ ማለት ነው ኮዞር በጣም ጉዞ ወጣቶች ናቸው ይሄ ውስጥ የገቡ ማለት ነው አላህ ነው አሁን እንግዲህ እቺ ሴት አንድ ያያት ሴት ማለት ነው ይሄን ጉድ ታቃለች ያንዲ አይቶኝ እኔ በኔ ምክንያት እንዲ የተንጠለጠለና የተያዘ ታሪክ ውስጥ የገባ ከዛ በኋላ እዚህ ደረጃ የደረሰ ሰው አለ መባሉ ነው ታቃለች እሷ አላህ ግን ያቀም ይሄን ለዘን አላህ والله يعلم وانتم لا تعلمون እናንተ የማታውቁት ነው ያቀል አንቺ ባንቺ ምክንያት የተበላሽው ሰው አንቺ አታውቂው አላህ ግን ያቀዋል አንድ ባመጣሽ አንድ ባወጣሽ አንድ ባለፍሽበት አጋጣሚ የተፈጠረ የአንድ እይታው ምክንያት ሰውዬው የሆነውን ጉድ እሱ አላህ ነው የሚያውቀው ታሪኩን አላህ ስለሚያውቅ የሰውዬው ከምን እንደተነሳ ማለት ነው ትንሽ ነገር እኮ ነው የአንድ ጊዜ እይታ ምናልባት እዚህ ሁሉ አደጋ ውስጥ አንድን ሰው ልትከተትላለች አንድ ሰው አይደለም ማህበረሰቡ ውስጥ ደግሞ ማአት ሰዎችስ ባሉበት አቆታቸው ወርወር በሚሉበት እጅግ በጣም የከፋ ነው ማለት ነው ስለዚህ ይሄ ሰዎች የወደቁበትን ዛሬ ላይ ያየሰው ያሉት ይሄንን ነው ሰዎች የወደቁበት ማለት የወደቁበት ወድቀዋል የደረሱበት ደርሰዋል በምንም ሰበብ አይደለም የመጀመሪያው ሰበብ እይታ ነው ኢንተርቪው መጀመሪያ ጉድ ያረጋቸው ማንንም አይናቸው ነው። ብዙ ሰዎች ጉድ ያረጋቸው መጀመሪያ አይናቸው ነው። ከምንም በፊት እጃቸውም አይደለም። የመጀመሪያ አይናቸው ነው ነገራቶችን አረን አናወሩ አረን እይታ አረን ፍመል قبض ከዛም በኋላ ነው ምን እጅ የሚመጣው ማለት ነው። ከዛም ወዓድ ነው አረን ከዛም በኋላ ቀጠሮ ነው። ከዛ በኋላ ነው ዝሙት ግን አይን አለ። ከዛ በኋላ መነካካት ይኖራል። ቀስ በቀስ ከመነካካት በኋላ ቀጠሮ ይኖራል። አረ ከቀጠሮ በኋላስ እይታ ምንድነው የሚፈልገው ነገር ውስጥ ይደረሳል። ቢተደረጅ ማለት ነው እና ዛሬ ላይ ወመን ተአመለ ልብ ሙሉ ያጠነጠረ ያየ ያላየም ተውት። አሁን ይሄንን በትክክለኛ ህሊናችን ከገመገም ነው ማወቀ ፊህ الناس اليوم ዛሬ ሰዎች ወደቁበትን ነገር ያየ ሰው ምንተሃው ችልተኝነት አረ ምን ችልተኝነት ጭራሽ ማበረታታት ነው ራቁትን ማበረታታት መልበስን መንቀፍ ነው ጉዱ አሁን ያለው ማለት ነው። ተቃራኒ ነው። ችልተኝነትማ አንድ ነገር ነበር። ምንተሃው في ستر الوجه ፊትን በመሸፈን ጉዳይ ላይ الذي يام እሱ አዳ ያደረሰ ይሆነ ወደምን الى ان تتهاون المراه سيت ልጅ ችላ ችላ እንድትል ያደረሳት فيما وراءه ሌላውንም ደግሞ ችላ ችላ እንድትል ያደረሳት ጉድ ነው ደግሞ حيث تكشف راسها راسن በመግለጥ አረ وعنقها አንገቷን ለመግለጥ ونهرها عنقنا አንገት ያው ነው عنق አንገት አንቁ ማለት ይሄ ነው። ናህረ ደግሞ የከፊት ያለው ነው። አንገት ማለት ነው በአማርኛው የፊተኛው ምን ይባላል? የፊተኛው የሚታረደው ክፍል ናህረ ማለት ይሄ ክፍል ማለት ነው። አንገት ካሙ አማርኛም እሺ መጣው ጎበዝ ነኝ አማርኛ የሚል ሰው ከፊት ያለው ምንድን ነው? ይሄ ጉሮሮ ነው። ጉሮሮ ማለት እንትኑ ቱቦ ነው አይደል እንዴ? ምግብ ለምን ይወርድበት አይደል? እሺ ይሁን ለማንኛውም የፊተኛው ነው ናህር የሚባለው የሚታረደው አካል ሲታረደ ያለው ፓርት ማለት ነው። ይሄን ሁሉ አንገቷን ትገልጣለች ከኋላ ታያዋለህ ማለት ነው ከፊት ታያዋለህ ማለት ነው። ከምን ፊት ላይ ችላ ከማለት የተነሳ ወደ ምን አደረሳት ጸጉሯን ችላ ማለት አይደል? ሲወርድ እንደምንም ጎተት ታረጋለች ምናልባት ሰው ሲመጣ ማለት ነው። ወይም ደግሞ እንደዚህ የሆነ ቦታ ላይ ቀረብ ስትል በቃ እየወረደ በግድ ምክንያቱም እሷ መጀመሪያ ሸፍኗለሁ ብላ ያሰበችው አካል አይሸፈንም አይደል? ምን በችላ በመባሉ የመጀመሪያው ችላ በመባሉ ማለት ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ መሰላችሁ? ወእነ الحلال بين አረ حلال ግልጽ ተደርጎላችኋል ወእነ الحرام بين حرامም ግልጽ ተደርጎላችኋል አረ وبينهما امور مشتبهات በመካከል حرامና حلال እንደታቸው እንኳን ግልጽ ያልሆኑ ነገራቶች አሉ አሉ አንዳንድ ጉዳዮች ላይ ግልጽ ያልሆኑ ከዛ ምን አሉ فمن اتقى الشبهات አሉ شبهاتን የተጠነቀቀ ሰው አጣራጣሪ ነገርን የራቀ ሰው ፈቀል ይስተብር አለ ዲንሂ ወዕርዲሂ አሉ ዲኑንም ጠበቀ ክብሩንም ጠበቀ። ግን አንታች ነገራቶችን ምናልባት حرام حلال ብሎ ዳርዳር ያሉ ነገሮችን የተዳፈረ ሰው ወመን وقع في الشبهات فقد وقع في الحرام حرامው ላይ ይወድቃል። ይሄማ ተውት ገና አስሉ እኮ حرام ነው መግለጡ። ግን حرام እንኳን የሚመስልን ነገር የተጠጋጋ ሰው መጨረሻ ላይ حرام ላይ ይወድቃል። ተራ ይራ حول الحما ብሎ ምሳሌ አድርገው ነግረውና ልክ እንደ እረኛ ነው የሆነ ጥብቅ ክልል አከባቢ እንደሚጠብቅ እረኛ ነው ምሳሌው ልንገራቸው። ያ እረኛ ይሽኩ አን يقع فيه ይሄ እረኛ አንድ ቀን ከብቶቹን ይዞ የሰው ክልል ውስጥ ጥልቅ ይል ይችላል። ዳርዳር ነው የሚያበለው የሰው ድንበር አከባቢ ያበላ ያለ ሰው አንድ ቀን ይሄ ሰው ይበላል አሉ። ምንድነው ያበላል የሰው ንብረት አይደል? አዎ ስለዚህ አላ ወእነ ሒማ ወእነ ለኩል መሊክን ሒማ አወቁ ለእያንዳንዱ ንጉስ ምን አለው? ጥብቅ ክልል አለው። ጥብቅ ክልል ለዓላዊነቱ የተከበረለት ቦታ አለው። እያንዳንዱ ባለ ንብረት ስለዚህ فإن حما الله محارمه አሉ። ያላህ ደግሞ ጥብቅ ክልል አትዳፈሩት ያላችሁ እርም ያረገው ነገር ነው። ስለዚህ እዛ ዳርዳር አትሂዱ ማለት ነው። አትጠጋጉ حرام ነገር ላይ። حرام ላይ ከተጠጋጋ حرام ላይ ለመውደቅ ቅርብ ነህ ማለት ነው። ስለዚህ እቺ እንኳን حرام ላይ ክልክል የሆነውን ነገር ደግሞ ፊቷን መግለጧ አሉ ይህን ነገር የተፈቀደ ማረጉ አሉ። እሷን አደረሳት አዳ الذي ادى አደረሰ الى التهاون الى ان تتهاون እንድትዘናጋ المرأة ሴት ልጅ في ما وراءه ከዛ በኋላ ያለውን ተዘናጋች አያችሁ حيث تكشف በመክፈቷ ምክንያት رأسها ጭንቅላቷን وعنقها ከኋላ ያለውን ማጅራቷን ونهرها አንገቷን እሺ ማጅራትና አንገት እሺ وزراعها ክንዶቿን ወተምሺ في الاسواق تنكفاكسالج بغبياوچ بوتا ري منم بدون مبالاتين يعني منم طاطا مالس منم لا توبالي منم سايمسلات مالس منم مايمسلات منم كانها بقى اندوند مالس من يسوافيت بيتاي بايتاي منم مايمسلات مالس بدون مبالاتين انغتوا اجوا صغرا منم سايمسلات سبحان الله في بعد في بعدي بلاد الاسلاميه يالو باندند اسلامي هاجروچ باندند اسلامي هاجروچم چمر ايهنن ያየ ሰው ማለት ነው ልብ ብሎ ወመን ተአመል አረል ብለን ያለው አልተራገፈም አሁን ነው ዓሊመ አወቀ ይሄን ተአመል ያረገ ሰው ዓሊመ ስለዚህ ተአመል የሚለውን ወመን ተአመልን አስመራችሁ ዓሊመንም አስመሩበት እሱ ጋር ታገናኙታላችሁ ማለት ነው ያረፈ ነገሩ ማራገፋ ይሄ ነው ወመን ተአመለ ከዛ ወከዛ ይሄን አሁን ያለውን ጉዳይ ልብ ብሎ ያስተነተነ ሰው የደቀበትን ሴት ልጅ በፊቷ ምክንያት ፊትሽ ትግር የለውም ስትባል ጸጉሯን መክፈቷ አረ ቀስ በቀስ እጆቿን መክፈቷ አንገቷን መክፈቷ ይሄ እኮ አለ ምክንያቱም ምታረገው ምትለብሰው ነገር እነዚህንም አይከላከል ወዴት ቀስ በቀስ ነው እንቁላል በግሩ ይሄዱ አረ እንዴ ይሄ ነገር ተከሰተ ስለዚህ ይሄንን ያስተነተነ ሰው ዓሊመ ያቃል በደንብ አድርጎ ዒልመን ያቂነን እርግጠኛ የሆነን ዕውቀት እርግጠኛ የሆነን ማወቅ ያቃል ቢአነ ልሕክመተ ሕክመው ጥበቡ ማለት ነው ተቅተዲ ታስፈርዳለች ጥበብ ጥበብ በራሱ ጥበበኝነት ያስፈርዳል ጥበብ ማለት ምንድነው ብለዋል መጀመሪያ ሲነግሯችሁ ፍታዩን አላሏችሁ ፍታዩን ነገራቶችን በቦታቸው አይደል አይደል ለሁሉም ባለሐቅ ሐቁን ስጡት የሚገባውን ለሁሉም ስራ የሚገባውን አይነት ስራ ስሩት የሚገባውን አይነት ስለዚህ ህክማ ያስፈርዳል አሉ ጥበበኝነት የሚያስፈርደው የሚያስይዘን ነገር አለ አላ فإن الحكمة تقتضي أن متاسفرደው ይሄን ነው አለ النساء በሴቶች ላይ እንዳለባቸው ታስፈርዳለች ساترا وجوههن فيتاچو مشفن እንዳለባቸው فعليك يالو ساترا وجوههن فيتاچو مشفن እንዳለባቸው ብለ ነጥብ አርጉበት እዛ ላይ ነጥብ አርጉ አልተለየም ስለዚህ ያምታታችኋል فعليك ብለው ቀጠሉ ከዛ فعليك يا جادراشن ማለት ነው عليكم بسنتي ያላሉ ይልዘሙها ያዙ ማለት ነው فعليك يا جادراشن ያጂ እንዳትለቂ እንደ ማለት ነው ፈአለይኪ ማለት አደራሽን ያጂ አየቱ ሀል መርአቱ አንቺ ሴት ሆይ ያጂ ፈአለይኪ ያጂ እንዳትለቂ አንተ ተቂላህ አላህ ሱብሃነ ወተዓላ አዘ ወጀል ለትፈሪ አለብሽ ያጂ እንዳትለቂ ወአንተ ተጀቢ ወአንተ ተጂቢ فانت تحتجبين لك تحتجبي ربك وانت تحتجبي الحجابه للتلبشي الواجبه قديتا يهونبشن معناتنا الذي يام حجاب معنات لا تكون معه كسو جاي ما تكون يهونتش نو فتنتون عنديتن فتنا عنديتن فتنا يما تكون يهونتشوان حجابشن ياجي اللهن بمفرات معناتنا انت تتقي الله عز وجل معنات اللهن بمفرات بين متاريجوا لمن بتغطيتي جميع البدن بتغطيتي جميع البدن بما شفن جميع البدن كلن يسونتن اكل انا غير الازواج كبالوچ لال اكل معناتنا انا غير الازواج كبالوچ لال اكل والمحارم محرم محار الذي محرم كهونو اكلات وچ معناتنا المحارم محارم وچش كهونو معنات لا يغوش كما يفقد لاچو كهونو اكلات وچ لتشفني አደራሽን ልብበሉ ይሄንን ነገር ማስተማር ባሁን ሰዓት ምናልባት ከጊዜው አንጻር እንዴት ነው ተባለ ትክክለኛ ነው እንዴ እጅግ በጣም አልያቅ ነው በጣም ተገቢ ነው ለምን መሰላችሁ ሰዎች ምናልባትም ክልክል ነው አታድርጉ የሚሉ ሰዎች እንደገና የሚፈቅዱ ሰዎች ባሉበት ሰዓት ይሄንን ነገር ምናልባትም ሁሉም የተስማማበት አድርጎት ጭላጭላ ብሎ መጨረሻ ላይ በባጭን ተስማምተን እንዳናበቃ ጉድ እንዳይሆን ማለት ነው ሰው ወባጢ ልጅማል ያረግ ይችላል ቱናውን ትክክለኛውን የነብዩ ሰለላሁ ዐለይሂ ወሰለም አስተምሮ በቃ አይተተቱ እንዲ ነው ለካ ተብሎ ምክንያቱም እነሱም ይሄን ነው የሚፈልጉት እንዲቀበር ማለት ነው እንዲራሳ ጭራሽ ስለዚህ ይሄንን እያንዳንዷ ሴት ልታቅ ይገባታል እያንዳንዷ ሴት አላህ ሱብሃነሁ ወተዓላ ያወረደው አላህ ነው ያዘዘው አላህ ነው የሚሽረውም አላህና አላህ ብቻ ነው ወሻርክ አለበት አረን الله سبحانه وتعالى لم شرعون ملتوت كذي بحالا ناسخ يبال شرع ايمتام وهي ايرد ايردم كهم بحالا ابقطوا ቀለሙ ደርቋል ስለዚህ እያንዳንዱ ሴት ይሄን ልታቅ ይገባታል እንዴ ዝምዝምም ሲባል ወይም ደግሞ ሰዎችም የሆነ ነገራቶችን ጫነው እንደው በዛ ማለት ነገሩ በቃ ተፈቅዷል ተስማምተናል ማለት እንደማይመስለኝ لا والله هي عقيدتنا امنتنا الله سبحانه وتعالى اسكنغني درس معناته ايه مسرات على مسراتاتكم عند نجر نو جديتاو كن عند نجر نو ماوق قلباتكم جديتاو عند نجر نو الله سبحانه وتعالى يبمي يطيقاتكم لك يطيقاتكم لمن لمن علبساتكم بنو معناته يزاني فتقوا الله ما استطعتم من له لذي الله سبحانه وتعالى فرو يمتكلوت ليها هذا ديننا ايه نوع ايمانوتاتكم لذلك ايته المراه اللهم فري سيلو እንዴት እንዴት አሁንስ የሚል ጥያቄ ውስጣችሁ ሊፈጠራል ይታወቃል አይደል አሁን እኛ ምን እንለው ፈተቂላህ አላህን ፍሪ መስተጣዕት ይምስዩን ያል ይሄ ደግሞ ሲባል አሁን ለሴቶች ብቻ ነው እስካሁን ምን አወራሩ የወንዶቹን ምን መጣለን ኢንሻአላህ የወንዶቹን ማለባበስ ገረም አድርገን ምን መጣለን እሺ መፋሲዱ ሱፉሪ መፋሲዱ ሱፉር የሱፉር መፍሰደው ይሄ ኪታቡ ላይ መጀመሪያ ላይ ተውጂሃቱን ለልሙእሚናት ሐውለ ተበሩጂ ወሱፉር ብለን ነበር አ ሱፉርና ተበሩጂ እንመጣበታለን ብለን ነበር ተበሩጅ በገላለጥ ነው አጠቃላይ የትኛውንም የሰውነት ክፍል ይዛል ተበሩጅ ሱፉር ደግሞ ፊትን ብቻ ነው የሚይዘው ሱፉር ከተባለ ብዙ ጊዜ መገላለጥ ነው በራሱ ግን ለፊት ሲሆን ነው ሱፉር የሚለው ቃል የሚጠቀሙ ፊትን መገለጥ ማለት ነው ተበሩጅ ሌላንም አካል ይዛል ጠጉራን በትሸፈልም ተበሩጅ ይባላል አላህ Subhanahu Wa Ta'ala ወላ ተበረጅና ተበሩጅ الجاهልየት الاولى ብሏቸዋል እንደዛ ማህይባኖች እንዳትገላለጡ እነሱ እጅግ በጣም የከፋ ማገላለጣቸው ራቁታቸውን ሁሉ ጣፍ ያረጉ ነበር በካዓባ ዙሪያ አይደል ራቁታቸውን ከአንደውም አንአም ማለት ነው እንደ ፍየል ነበር የሚዞሩት ስለዚህ አሁንም ዛሬ ላይ ተለጠነን የሚሉ ሰዎች ተለጠነን የሚሉ ሰዎች ማለት ነው ኋላ እየቀሩ ያሉት ማለት ነው ወደ ኋላ እየሄዱ ነው የሰለጠኑት ወደፊት መስላቸዋል እነሱ ፊታቸውን አዞረው ይሄዱ ፊታቸውን አዞረው ይሄዱ ያሉ ሰዎች ራቁታቸውን ይሄዱ ከመልበስ ወደ አለመልበስ ዓለም ማለት ነው መልበስ ስልጣኔ ነው አይደል ይሄ አለመልበስ ስልጣኔ ሆኖ ሰዎች ሲስማሙበት አይገርማችሁ ልክ እንደዚህ ነው እንምላችሁ ሰዎች ሲቆይ ነገሩ አንዳንዴ ያር ሲደጋገም ውሸት ሲደጋገም እነሱ ይመስላል ይባላል ውሸት ሲደጋገም አይወለ አይወልም እኮ ግን ይመስላል ሰዎች ዘንድ እንደ አይነት ነገር ይፈጠራል በጣም ሲደጋገም ማለት ነው አሁን ይሄ ተበሩጁ ዓለም ይሄ የራቁቱ የሰይጣናዊ አስተሳሰብ ዓለም ማለት ነው የሰይጣኒዝም የምንለው ዓለም እሱ ምናልባት መድረክም ያዙ ቦታም ያዙና ተሰሚነትን ማግኘቱ ሰዎች ስልጣኔ ነው ብለው እንዲስማሙ አርጓቸው ግን ኋላ ቀርነት ነው የራቁቱ መሄድ ስልጣኔ ሆኖ ያቀር በሰው ልጆች ታሪክ የሰው ልጆች በሚያቁት በተጻፈው ታሪካቸው ወደ ኋላም ሄዶ ይታይ ስልጣኔያቸውን እንፈትሸው የሰው ልጆች ልብስ ያለበሱበት ዘመን የኋላ ቀርነታቸው ዘመን ነበር አይደለም ነው አይደለም ነው አይደል አዎ ስለዚህ ወደዛ የተመለሱ አሉ ሰዎች ግን እኛ ተስማምተን አይ ስልጣኔ ነው ይሄ ብንለው አይሆንም እንዴ በስምምነት ይሆናል እንጂ ለጊዜው አሁን ለማንኛውም መፋሲል ሱፎር የመገላለጥ በሉት የመገላለጥ አደጋዎች واذا تاملنا الصفور كاستنتن ነው መገላለጥን وكشف المراه وجهها يو يفين يسيت لجم مغلط فيتوان معناته نو للرجال لسيتوج لوندوج جانب اجنبي لهونو وندوج فيتوان مغلالطوانم بدن بارغن سناستلتلو وجدناه اناغنيوالن يهنن فتنا يهنن نغر اناغنيوالن من هونو اناغنيوالن يشتميلو ياتقالله هونو اناغنيوالن يازه هونو اناغنيوالن على مفاسد كثيره على مفاسد مساجد من الوزن مازن على مفاسد كثيره بذوهن مفسدوتين يزو ناغنيوال وين قدر فيه مصلحتنا وين قدر فيه مصلحته من الباتن بسو لي بيتحسب اسيو بيدرغم معناتنا فيه مصلحته بسو وفيتن فيتن بمغلص است مصلحه تقم يميبال نغير اسيو بيدرغم اسيو تقم الله بنلم معناتنا ጥቅም እንኳን አለው የሚል አሰምሽን ቢኖር ለምሳሌ ወንድ ልጅ የሚያያትን ሴት በቃ የሚያገባትን ሴት ሊያያት ይችላል አይደል እንደ ጥቅም ሊጠቀስ ይችላል አይደል ካላያት እንዴት ያገባት ገብታችኋል አይደል እንደ ጥቅም ማለት ነው ሰዎች የሚጠቅሱት ሴቶች ምናልባትም በቃ ፊታቸውን ሳይገለጡ ምን ነው ፊታቸውን ተሸፍኖ መሄዳቸው የሚያሳድርባቸው ምን ይኖራል ጫና ይኖራል ከሰውች ምላስ ሰለዘርባቸው ስለዚህ ምላስን ለመከላከል የሰው ምላስ ማለት ወይም ደግሞ የሰውችን ጥቆማ መጠቃቀስ እንደዚህ ናቸው የሆነ ነገር አለባቸው የሆነ እንዲህ ከበስተጀርባቸው እንዲህ አለ ከበስተጀርባቸው ይባላል በጣም ሲያስፈራራ ከበስተጀርባቸው እንዲህ አይነት ነገር ምንም የለም ይሄ አይነት ነገሮች ምን እንደም እንደሚጠቀሱ እንደ ወይም ደግሞ አንዳንዴ እኮ ተሸፋፍኖ ሰውች ወንጀል ይሰራሉ ወንጀል ይሰራሉ ስለዚህ ይሄን ወንጀል ለመከላከል መሆን ያለበት ምንድነው ፊታቸው መገለጥ ነው ያለባቸው አይታ ወንጀል ስለሚሰሩ ማለት ነው ፊታቸውን ተገላልጠው ወንጀል ስለሚሰሩ ምን መሆን ያለበት ፊታቸው መገለጥ ነው ያለባቸው ሱብሃንአላህ አንዳንድ ጊዜ መጥፎ አደጋ የሚያደርሱ ምናልባትም ወንድ መስለው ሴቶች ማለት ነው ወንድ መስለው ሴቶች ወይም ሴት መስለው ወንዶች ይኖራሉ ስለዚህ ሴትና ወንድ ለመለየት ወንድና ሴት ምራቁቱን ይድ አ ሴት መስለው የወንድ ስራ የሚሰሩ ሰዎች ቢኖሩ እንበል ከብታችሁራ ሴት መስለው የወንድ ስራ ወይም ወንድ መስለው የሴት ስራ የሚሰሩ ሰዎች ይሄን አይነት ማታለል የሚሰሩ ሰዎች ስላሉ አንዳንድ ቦታ ላይ የሉም እንዴ የሉም የሆነ የወንድ አይነት ነገር ለብሰው ለሴቶች ናቸው ወይም ወንድ ነው ሴት መስሎ የሆነ ጸጉርም አርቲፊሻል የሆነ ጸጉር አድርጎ አርቲፊሻል የሆነ ምናልባትም ጡት የሚመስል ነገር አድርጎ የሰራ ወንጀል የሰራ ሰው ይኖራል እስከዛሬ አይታወቅ ይኖራል እንደዚህ አይነት ሰዎች ስላሉ ስለዚህ ወንድና ሴቱን መለየት ስላልቻልን ምን ይሁን ሰዎች ራቁታቸው ይሉ ያስኪዳል ይሄንን ጥቅም አስበን ያስኪድም ልክ እንዲያነ ምክንያቶች ቢደረደሩ መስልሃ ብለው ማለት ነው በቃ በጣም የሚነግሯቸው ይሄንን ነው የሆነ ገበያ ላይ እንዲተከስቶ የሆነ ሴት እንደዚህ ተሸፍና ለብሳ ምናምን እንደዚህ ባሏን እንዲያደርጋው ሸውዳ አታለው ሁሌ ተረት ተረት ያወራሉ ምን ለማድረግ ያለውን ዲን ለማውደሚያ ማለት ነው አንድ ሰው የሰራው ጥፋት ለሁሉም ሰዎች ጥፋት ከሆነ በአንድ ሰው ጥፋት ምክንያት ሰዎች ያዛችሁትን ነገር ለቀቁ የሚባሉ ከሆነ በጣም ብዙ ሰዎች አሉ አይደል እንዴ ገብታችሁ አላር አይሁዶችን ምናልባት አይሁዶችን ያቃጠለ የነበረው ያንን ሁሉ ሚሊዮን አይሁድ ያቃጠለ የነበረው አንድ ሰው ሂትለር ቢባል ማለት ነው እሱ የሰራውን ስራ ይሰራ እሱ የሰራውን ስራ መጥፎ ስለሆነ በሱ የተነሳ ጠቅላላ እሱ ዝርያዎች ጀርመናያን በጠቅላላ ከመድረገጽ ይጥፍ ይባላል መቀጣት ያለበት ማን ነው ካለበትም እሱ አይደለም አልገባችሁም አባባሌ ጥፋቱን ያጠፋው ሰው እንጂ በሱ ተያዥነት የሱ አይነት ሰዎች በጠቅላላ አያስፈልጉም ወይም ደግሞ አቋሞች አያስፈልጉም ብሎ ምክንያት ማድረግ እስቲህሳን ይባላል የሆነ ጥሩ ያልሆነ ነገር ጥሩ ለማስመሰል የሚደረግ ጥረት ማለት ነው ወይም ቁድር ያሉት ለዛ ነው ወይም ቁድር فيه መስላቱ ጥቅም ተብሎ የሚታሰብ አስም የሚደረግ እንኳን ነገር ቢኖር ማለት ነው فهي يسيرتون እሷ ያቺ መስላም ትባላው ጥቅም የምትባለው ነገር የሲረቱን ትንሽ ነች ገብታችኋል የሲር ማለት ቀላል ነች ማለት ነው ሙንገሚራቱን ሙንገሚር ማለት ደግሞ ሙንገሚር ማለት ይሄ እንት ያው ራው ሸድ ያለው ይመስለኛል በትክክል እዚህ ቃል ሐረካ አላቆ ሙንገሚራቱን ከሆነ ያው ያም ሆነ ይህ የተሸፈነ ነው ማለት ነው ከቨርድ ነው በምን በምን የተሸፈነ ነው في جانب المفاسد በፈሳዱ በጉዳቱ ሳይድ የተሸፈነ ነው የተበለጠ ነው ገብታችሁ አላር መርጁህ ነው ማለት ነው መርጁህ ነው በማ በፈሳዱ ሳይድ ጥቅም እንኳን ቢኖር አይደል እንዴ አንድ ነገር እኮ ጥቅም የሌለው ነገር አለ ወዘር ላይ ጥቅም የሌለው ነገር አለ እስቲ ጥቅም የሌለው ነገር ጥቀሱልኝ ጉዳት محض ጉዳት ብቻ ይሆነ ፒውርሊ ጉዳት የሆነ ነገር እሺ ነገሩ አንድ ምሳሌ ፒውርሊ ምንም እንደው ጥቅም የሚባል ነገር ያልተገናኘው ያልተቀላቀለው በቃ ወይም ጥሩ ነገር የሚባል የሌለው መጥፎ ነገር ጥቀሱልኝ ጥሩ የሚባል ምንም ያልተቀላቀለበት ፒውርሊ መጥፎ የሆነ ነገር አታውቁ ምን እሺ በቃ ስለዚህ ስለሌለ ማለት ነው አሁን ጥቅምን መጥቀስ አንድ ነገር ጥሩ ለማድረግ ምን አይሆንም መረጃ አይሆንም እንተቢ አንድ ጥቅምን የሆነ ሰው ቢጠቅስልህ እስቲ ቆይ በለው ጥቅም የሌለው ምሳሌ ጠቀስልኝ ምንም ጥቅም የሌለው ነገር ጉዳት ብቻ ያለው ነገር አንድ ምሳሌ ጠቀስልኝ ወለ ወለ ኢብሊስም ቢጠቅስልህ ጉዳት ብቻ ያለው እሱ መልካም መልካም خير የለውም ኢብሊስ ሞልቶታል እንደው ኑል ቀይም የሚለው እንደው خير የሰራው خير የተናገረው ይበልጣል ይላል شر ከተናገረው እንደው من العجب በጣም የሚገርሙ ማለት ነው በላ الله سبحانه وتعالى ما خلق شر محض الله مطفو ብቻ ፒዩርሊ መጥፎ አርጎ የፈጠረው ነገር ይሄ ግን ሁሌ እናየው እንደው ሸሩ ከሙሪ ያመዝናል ከጥቅሙ ያመዝናል ኸምርም ብትወድ ጥቅም አለው ጉዳትም አለው አይደል ግን አላህ Subhanahu Wa Ta'ala ጉዳቱ ያመዝናል ስለዚህ ምን አለ ጉዳቱ ስለሚያመዝን ተውት አይደል ያለው ነው አይደለም ስርቆትን ወሰዱሽ ጥቅም አለው ይለው የሰረቀ ሰው ቢያንስ ሰርቆ አይበላም እንዴ ራቡን ያስታግሰው ነው አይደለም ስለዚህ የሰረቀ ሰው ራቡን ስለሚያስታግስ እንግዲህ ይሰረቅ ለነለ ይሄን ጥቅም አስበን ማለት ነው አንደለም ይታወቃል ይሄ ለምንድን ነው መሰላችሁ አንዳንድ ሰዎች ሲያጭበረብሩ እንዲያመጣሉ ይሁን ጥቅም ይጠክስላል አለካ ጥቅም ካለው ማሰላል አያ አخي ጥቅም የሌለው ጉዳት ብቻ የሆነ ነገር አንድ ምሳሌ ያመጣልን ስለዚህ የተሸፈነ ነው የተጋረደ ነው የተበለጠ ነው አለ ጥቅም የምትጠቅሱት ጥቅም በጉዳቱ የተበለጠ ነው ያረ الجانب المفاسد في من في من مفاسده ارلم يسيره منغمره في جانب المفاسد فمن مفاسده اهو ليكتم فمن مفاسده كغداتوچو مكاكل فمن مفاسده نو في من سين فمن مفاسده كغداتوچو مكاكل يقدم اهونم نطب ارغوبت لزان ياساسات نطب ارغونا فمن مفاسده تلالات ويم كوما ارغولت ይታረጉለት አሁን አርፈናል ማለት ነው ሌላ ሐሳብ ነው ፈሚን መፋሲዲ እስቲ ከጉዳቶቹ ተቀሱልን ካላችሁ ተበሩጅ መገላለጥ ምን ጉዳት አለው አልአወሉ የመጀመረው አልፊትነቱ ፊትና ፊትና አልፊትነቱ ان المرأة فإن المرأة عند السيد اذا كشفت وجهها فيتن ከገለጠች حصل به فتنة በዚህ የተነሳ ፈተና ይከሰታል للرجال لوندوج لوندوج لا سيما بتلي بتلي ان كانت شابتن وطات كهونهش ما بتلي بتلي ان كانت شابتن وطات كهونهش او جميلهن او قنج ويهم دمو قنجو كهونهش كذا او فعلت ويهم كسرج ويهم دمو كسرج ما يجملو وجهها فيتون يمياسومن نغا كسرج سدمو كادرجهش سدمو ايو انغدي ደሞ ፊቷን የሚያሳምር ነገር ከሰራችስ ወይብ ሂያሃ ማለት ፊቷን የሚያብለጨልጫት ማለት ነው ሻይን የሚያደርጋት ፊቷን ደሞ የሚያብለጨልጭ ፊቷን ወዝ የሚያሰጥ ማለት ነው ወዝ የሚሰጥ ነገር ደሞ ካረገችስ ወይብ ሂያሃ ማለት ፊቷን ምን የሚያደርግ የሚያንጸባርቅ ወዛማ የሚያደርግ ነገር ካረገችስ ويظهره قلص يميارغو ማለት ነው ويظهره قلص يميارغو فيتوان ማለት ነው بالمظهر الفاتن مظهر الفاتن ማለት فتاي በሆነ እይታ ማለት ነው فتاي በሆነ እይታ ደግሞ قلص يميارغو ከሆነ فتاي በሆነ እይታ ማለት فتاን በሆነ ኤክስፖዠር ማለት ነው مظهر ማለት ኤክስፖዠር ነው እንግዲህ በአማርኛ ምን ልበለው ተጋላጭነት አዎ ፈታይ በሆነ ተጋላጭነት ደግሞ ማለት ፊቷን የሚያጋልጠው ከሆነ ደግሞ ያ وهذا ይሄ من اكبر الدواعي الشر من اكبر دواعي الشر ነው የመጨረሻ መጥፎ ከሆነ ትልቅ ከሚባሉ የሸር በሽታዎች ነው دواعي الشر ማለት የሸር በሽታዎች መካከል የሸር መነሻ በሽታዎች والفساد እንደዚህም የፈሳድ በሽታዎች መካከል አንዱ ነው ነብዩ ሰለላሁ ዐለይሂ ወሰለም ቡኻሪና ሙስሊም በዘገቡት ሐዲስ ምን አሉ? ማ ተረክቱ አሉ بعدي ከኔ በኋላ አልተውኩም አሉ። እኔ ከኔ በኋላ አልተውኩም አሉ። ለሪጃሊ ለወንዶች ፊትነተን ከፈተና አልተውኩም ለወንዶች አሉ። አደረ ዘሞስት በጣም የመጨረሻ የሚጎዳ አሉ። ፊትነተን ፈተና ይነኒሳ ከሴቶች አሉ። ይሄ ቡኻሪና ሙስሊም በቃ ከሴቶች የበለጠ ለወንዶች ፈተና የለም አሉ። ምንም አይፈተንም። እነሱ ይፈቱን ይሆን ያል የሚፈትነ ነገር የለም ስለዚህ ይሄ ከሆነ ሴቶቹ ይሄን ፈተና የፈተናው አካል መሆን አለባቸው ለፈተናው ኮንትሪቢዩሽን የራሳቸውን ሚና መጫወት አለባቸው አላህ Subhanahu Wa Ta'ala ቀደም እንዳለው እነልዲነ ይሁቡን አንተ ሺ አልፋሂሸቱ አላለም እንዴ ፋሂሻ ምድር ላይ እንዲሰራጭ የሚፈልጉ ሰዎች አላህ የሚወዱ ሰዎች ይገርሙ አሉ የሚወዱ ሰዎች አላህ Subhanahu Wa Ta'ala የሚወዱ ሰዎችን ምንድነው ያላቸው لنني سويت عصام ما ميكتات بدنيا بآخرام الله يشالر تادي ميودو سويت عندي كتبان ولا يمي سارو سويت يسدم فهي شاكو عندي سارج زمبلو وديت الله يشوف كمسلم وش مهاكن عندي زمبلو بسارج كتبار رجيو تقلال تو تقلقلو سيتوش عندي يا سيتوش عندي هونو عندي يا سيتوش أنا عام عندي هونو بولت تجريميت عندي هونو نفلق الله نميل وبل الله جاوس تاجو يني فلق الله من الناس تبكي هنا لمن الناس تتبكوا ساعات شون تبكوا تداريزو كذا لزم يولد ينجوتش يتنزل الزول إيه في اللاجوت بتشس الله تشو الله لذي في اللاجوت هتشو دنيا أخرام لا سما مكتات الله تشو له فكيف بمن يفعل تلا الله هذا يمي سران سو من تلو الله ما له فهيشة وندي سرج بتكبر practically سراو لي مسار راسون قلالتا راسون تكبابتا راسون وز بوز أدرجا ما له فيه يمت متى كذا ما الفو ترفو دمو من المتارج المت أبى ثالث المت سك كونس كذا ما الفو ترفو دمو يمت كلد كونس كلد ماله سيتو جا المت كلد سيت على جا كلد المت هذا ماله يبل سالر كوبا توا ألفو نك جرام دمو ليلا ميت أراو نجارالي الدوام ليلا نجارنو هر مت كلد عشوا نجارو تشان من الميارجو سويون ولا من الميوسدو ولا الميوسدو بات الميوسدو ماله الله سبحانه وتعالى لزانو بزي قد يلا أكمل الله ينداتر بزي قدي لي اني جغنا لي انداتل رسول صلى الله عليه وسلم اندنانتا عينت لو اند لج بتام كبادي هنا يتينيوم جغنا لي يميل لب اني لب هالين يميل جغنا لي يميل يتينيونم طور يميانقطقط يونه وند امبركاكي علاقم يلالو اند سيتوت معناتها اني لنيا لو اند يمبركاكال الناس بقى اني لنيا له ما ننم يم ما يفرا الناس كهونو ابقى باندي نم يتازازاجو لمن دي نو وصلاجو الله سبحانه وتعالى يفطرونه وخلق الانسان ضعيفا له ان الله سيفطرن بزي راس لا يدكام ارغو فطرونه بوانهنينت يملكته ايه غداي نو يلالو علماوچ يزي قران انقص وخلق الانسان ضعيفا يميلو يسو لج يتبالو وند نو دكام يهونه بترس دمو يا سيتوچ غداي نو يتقاراني صوتا غداي نو ስለዚህ ايه كهونه سيتوچ لوندوچ لتاسبو يگبال ማለት ነው ደምን يفتنوا مكريات انداتونو نو يفتنا سبب انداتونو الله انذا فتنا مدر لا عندي سراج مكنيات يميونو سويتين زتوباچوال عندنيو غداتو فتنا نو فتنا يكستم وي قدام اندايينو نو الثاني اشي كما جمرو دغبو الفتنتو عندنيو فتنا نو فان المراته عندي سيد اذا كشفت وجهها فيتوان كغلطت حصل به فتنتو بزي يتنسخ فتنة يكستال لما للرجال لون دوچنو كمنم بلاي لون دوچنو قل لسيتوچن فتنة اللي سيتوچ لسيتوچن فتنة هونر اندسوا مون تفلق الليج اندسوا مكبابات تفلق الليج تكان الليج لذي سيتلي لسيتن فتنة نيج لون دوچار الليجن مثل اي دمو هون يتكاراني صوتا سايون يقارا صوتا من تفق دولار قابتشا تفق دولار قمتاش جلال تداري ميلو من نبرا ديفينيشن بامريكا حق مسرح من نبرا يالكن محمد مجمرا ينبرون نحن ينبرون استنقر تدار ميريج بيتوين تو ميريج بيتوين في ميل اند فيميل نبرا مجمرا هارا ميريج اهون دمو ميريج بيتوين من دنو ميريج بيتوين تو فرسن ያቺ የሚሬጅ ቢትዊን 2% ነው ማለት በፊት ሜል እንድ ፊሜል አንደበር ተዳር ማለት አሁን የሚሬጅ ቢትዊን 2% ለምን ወንድና ወንድ ሴትና ሴት ስለሚጋባ ማለት ነው አያችሁ ዲፊኒሽን አያችሁ ገለጻ ማለት ነው ስለዚህ አሁን ምናልባት ወንዶች ብቻ ለሴቶች ፈተና መሆናቸው ቀርቶ አሁን ወንዶች ለወንዶች ወንዶች ለሴቶች አረት ናቸው ኢንተቢ ለዛ ነው ወንዶችም አለባበሳቸውን አስተካክሉ ሚያስቀው ወጭም ስለሚያስቅ ነው ግን እጅግ በጣም የሚገርመው ይሄ ትክክል ነው ወንዶችም አለባበሳቸውን ማስተካከል አለባቸው ለምን ወንዶች የሚሳቡ ወንዶች አሉ ይሄንን መቼም ለእናንተ ድብቅ አይደለም ማለት እንደው ገርማችሁ የሳቃችሁት አዲስ ነገር ሆኖ ማለት ነው ግን አይመስልኝም አንድ የታወቀ ነው በዚህ ላይ የተሰማሩ ሰዎች እንደውም አንዳንድ ሀገሮች ላይ የነሱ ዌብሳይቶች እንኳን ስለዘጉ ስራዬ ብለው ተሰማርተዋል በጣም ካላቸው የብር አቅም የተነሳ ለራሳቸው من ساتلايت لمامتك ازا درجة يدرسو نايتو مالت النزا كمانجست ويم اوفيشال كونو ساتلايتو يميت تقموت من دنو غنزم من دنو يميكفلو تن غنزم كفلو متقماتشو من سلال هنا ستفقاي سلال هنا عندان هاگروش يزبوت سلال هنا عندان سووش منغدو طرال اللهم بلو ምክንያቱም ሰዎች ናቸው አይደል? የሰብአዊነት አላቸው ዲን እንኳን ባይኖራቸው አሰያፊነቱ ይታያቸዋል ኢላ የመጨረሻ ሸይጣንነቱ የከፋበት ካልሆነ በስተቀር ያስጠላዋል የሉጥ ህዝቦች ስራ ማለት ነው እነሱ ምን ሊያደርጉ ነው የሚል ነገር ዛሬ ነው የሰማሁት እንደውም ዛሬ ቀን ማለት ነው የራሳቸውን ምን ሊያደርጉ ሊያመጥቁ ማለት ነው የራሳቸውን ሳተላይት ከዛ እንደፈለጉ ሊሆኑ ማለት ማንንም ኮንትሮል ሳያረጋቸው ስለዚህ ሴት ልጆች ለወንዶች ፈተና ናቸው የሚለው እንደው ነገር አሁን ሴቶች ለሴቶችን ፈተና ናቸው አይደለም እንዴ ምክንያቱም ሴት በተቃራኒ ጾታ የሚለው ቀርቶ ወንድና ሴት እንዳልኳችሁ between two person ሆኖ አይደለም ላሲየማ በተለይም ደሞ አሉ ኢንካነት ከሆነች ሴቷ ሻበተን ወጣት ከሆነች ጀሚለተን እነዚህን ነው ኢንተርቪው እነኚህን ሰዎች ነው አንኛ አራያ ምናረጋ ነብዩ ሰለላሁ ዐለይሂ ወሰለም እንዳሉ حتى لو دخلوا جهر ضب لدخلتمه እነኚህን ሰዎች እንግዲያው ሰልጥነዋል እነኚህን ሰዎች እንግዲያው አውቀዋል እንዲህ የፈቀዱ ያሉ ሰዎችን በሪፈረንደም እንዲህ የፈቀዱ ያሉ ሰዎችን በጭብጨባ አንድ አይነት ጾታን ማለት ነው አንድ አይነት ጾታን ጋብቻ ፈቅደው ተለጠሙ ዲሞክራቶቹ ሁሉ ሱብሃነ ረቢ والله እጅግ በጣም እንደዛ አይነት አመለካከቱ ካለ እነት እነሱን አተለቀ መታይበት አምሮ ካለ ማለት ነው ፈትሾ ጤንነት ትክክለኛ አምሮ እንዳለ ማለት በፍጥራ እንዳለ እንደሌለ ፈትሽ ይሄን እንዴት ሰው አይጠየፉ ጤነኛው ነው ሰው ይጠየፋል فردا مسلم توت ዝም ብሎ ጤነኛ የሆነ በፍጥራ ያለ ሰው ይዘገንኗል ሐውላ እነዚህ ናቸው ተቀድሞች እነዚህ ናቸው ቀድሞውን ይሄዱ ወደፊት ይሄ ነው ተቀድም ማለት ይሄ ነው ስልጣኔ አይደለም ስለዚህ ቆም ብሉ ቆም ማለት አለብን ፈሬን ይዘን ማየት አለብን የቱ ጋር ነው የምንከተላቸው ምንድነው ከነሱ ምንወስደው የቱ ጋር ነው እኛ መቆም ያለብን ይሄንን እጅግ በጣም ፈትሸን ማየት ይኖርብናል ሰዎች ከሆነን ማለት ነው እና إن كانت شابتاً دمو وطات كهونج دمو أو جميلة تنقونجو كهونج أو فعلت وهم دمو كسراج ما يجميل وجهها في توان قنجو يميارغات ويوب هيهو في توانم يميان سباركو أهون من ملسو هاو وريتنو وده في توانم قبطوة جوالا وجهها بلن الار ويوب هيهو اندقنام في توان عن سباركي وزاما يميارغو نگر كتاك أباج ويوب هيرهو اندقنام የሚያሳየው አይደል ኤክስፖዝ የሚያደርገው በምን በምን بالمظهر الفاتن ፈታኝ በሆነ ኤክስፖዠር ማለት ነው አገላለጽ አወጣጥ ለሰዎች ደሞ ግልጽ የሚያደርገው ከሆነ አይደል ፊቷን ፈታኝ በሆነ አወጣጥ ያወጣዋል ተቀንድባለች ተኩላለች እንደገና ደሞ ተቀብታለች የመሳሰሉት ሐዲስ የፈለከውን በል የምታረገው ንሷ ይሄንን ሁሉ ራሷን ኤክስፖዝ የምታረገበትን መንገድ መርጣ ከሆነማ ማለት ነው وهذا من اكبر الدواعي هي كجد كبار كهونه بشتان دواعي الشر يشر بشتان معناته عارف والفساد يفسادهم يطفاتهم بشتان هي يفسد البلاد والعباد هي يكون هاجرن ميابلاش سوتين ميابلاش من هاجر ينورال هي الناس كله وند اللي عنده تشمدمدو بزموت خلقا يتينيو هاجر نو يتينيو وند نو هاجر ميالمو لذلك هاجرن ምንም አይኖርም ሰውም አይኖርም እነሱ ካሉ እንደነ ፈሳድ ካለ ማለት ይፍሲዱ ቢላል ምክንያቱም በበሽታ ካለቀ ወጣቱ ኃይል በበሽታ ካለቀ አይደል አምራቹ ኃይል አይደል በዚህ ከተጠመደ ይሄ ኃይል ማነው ሀገርን የሚያስተዳድረው ማነው ሀገርን የሚያለመው ይሄ ኩሩ ጸረ ልማት ነው አይደል ተበሩጅ ጸረ ልማትም ጭምር ነው ጸረ እድገትም ጭምር ነው ጸረ ስልጣኔም ጭምር ነው እኛ ምን እንለው ማለት ነው هذا هو ديننا ሁለተኛው ሁለተኛው ደግሞ መጥፎ ጉዳቱ ምንድነው ካላችሁ ዘዋሉ الحያ عن المرأة حያ መወገዱ ነው ከሴት ልጅ ዘዋሉ الحያ حያ አይና ፈርነት ይህ ጥብቅነት ምንድነው ነገር ይወገዳል አለዚ እሱ ደግሞ هو من الايمان ነው እሱ ደግሞ ከኢማን የሆነ ነው አይደል حያ ከኢማን አይደል እንዴ الحياء من الايمان متفق عليه ايه ابن عمر ያወራው ሐዲስ ነው الحياء من الايمان حያ ማለት ከኢማን ነው نبيهم صلى الله عليه وسلم ليلا وتالي الحياء شعبة من الإيمان حياء كإيمان عندك فلنوم والعرب بكا حياء عنده خير انجي عمتا حياء يميامتا ونقر خير انجي للا يدلم حياء دمو كتوقع خير توجدوال ماذا هو من الإيمان ومن مقتضيات فطرتها ومن مقتضيات فطرتها مالتنا كتفطر أسفراج نقولك إنه سيت ليج كله تبت تفطره implication مالتنا مقتضيات مالت سيت ليج بتفطره سيت مهونه نمي indicate ميارغون نقولك إنه سيتن سيت مهونه indicate ميارغون نقولك مقتضيات مالت أسفراج نقولك مالت indicate روج مالتنا كتفطره indicate روج سيت ليج سيت لمهونه مالتنا በአማርኛ አልገባኝም እንጂ በእንግሊዘኛ ገብቶኛል። ገብታችኋል እናንተ ግን? ሴትን ሙክተዳያት ማለት አስፈራጆች ማለት ነው በአማርኛ የሚያስፈሩዱ። የሚያስፈሩዱ ማለት የሚያስይዙ ማለት ነው። ኢንዲኬት የሚያደርጉ። ፍጥረት ይሃ ተፈጥሯን ኢንዲኬት የሚያደርጉ። ምን አይነት ተፈጥሯን? ሴት የመሆን ተፈጥሯን ማለት ነው። አይደል? ሴትን ሴት መሆኗን ከመናቀበት መንገድ አንዱ ኢንዲኬተሮቹ 20 ማድረጉ አይደል? አይደለም እንዴ? የሴት ልጅ መለያ አይደለም ኮንድ አንጻር አረን ሲ ወንድና ሴትን ከመተለዩበት አንድ ነገር ነው ተፈጥሯዊ የሆነ ነገር የሴት ልጅ ምንድናቸው አይናፋር ናቸው አረ አይደለም እንዴ አይ አይደለም መሰለኝ እኔ ተሳስቼም እንደዛ ነው ይሄ ትክክል ነው ሴት ልጅ አሁን አንድ ተመሳስሎባችሁ ነው እንዴ አንድ ስለሆነ አሁን በቃ ለመለየት ከብዳችሁ ከብዳችሁ ነው ነው እንዴት ነው የዚህ የነሱ ባህሪ ነው አይደለም ያሰባችሁ ነው እሺ አውሪ الله يرحمك እሺ فقد كانت المراه سيت ልጅ ነበረች አሉ የውሳቸውም በታሪክ ነው መልክ ነው ያሉት فقد كانت المراه سيت ልጅ ነበረች مضروب المثل مثالي تدراجي ነበረች በዚህ ርዕስ ላይ ማለት ነው في الحياء بحياء ودي ማለት ነው بحياء ودي ላይ مثالي تدراجي ነበረች አረ እንደ ሴት አንተ ደግሞ አረ ምን እንደ ሴት ታፍራለህ ወይም ይባላል እንደ ሴት አይናፋር አረ በቃ ሴት ልጅ እንደው 20 ያለው ሰው ቀዝቀዝ ያለው ሰው ይሄ ባህሪ እንደይሰጠው ነበር እንደው ምሳሌ ነብዩ ሰለላሁ ዐለይሂ ወሰለም ለምሳሌ ባህሪያቸው ሲነገር ምን ይባላል መሰላችሁ አህያ كان አህያ ይባላል ነብዩ ሰለላሁ ዐለይሂ ወሰለም አህያ በጣም ሀይነታቸው ማለት ሀይ አድራጊነታቸው በጣም ከመድረሱ የተነሳ በጣም ምንድነው አይናፋር ነበሩ ይባል አህያ ማለት አይናፋር ነበሩ ሚነል ዑዘራኢ ከዑዘራ የወለጠ አይናፋር ነበሩ في خدرها አይደለም خدرها ነው بخسر الخاء ሌላ ነው ሌላ ትርጉም ይሰጣል خدر ሌላ ነው خدرها ይላሉ خدر ማለት ሴት ልጆች በተለያየ ልጃገረዶች የሚቀመጡበት የራሳቸው ክፍል ነው አረቦች መካከል ይታወቃል ይሄ እንዲህ አይነት ውስጥ የተቀመጠች ሴት ካላት 20 የበለጠ ነብዩ 20 ነበራቸው ይባላል ለ20 ምን ሲደረግ ምሳሌ ሲደረግ ማለት ይሄን ይፈልግነው አህያ ነበሩ ሚል ዑዘራ ማለት ምን እንደሆነ ልጃገረድ ሴት ማለት ነው ልጃገረድ ሴት ከልጃገረድ ሴት ያቺን የት ያለች ህድሯ ውስጥ ያለች ይሄ ሩሞ ውስጥ ክፍሏ ውስጥ ማለት ነው የሴት ልጆች በተለይ የልጃገረዶች መቀመጫ የሆነ ክፍል ነው ከማንም ጋር አይገናኙም በተለይ እንግዳ ሲመጣ አዛ ነው የሚሆኑት ልጃገረዶች አይናፋር ስለሆነ ይሄ አረቦች ከመካከለ የሚታወቅ ነው ነብዩ ሰለላሁ ዐለይሂ ወሰለም 20 ሲያረጉ ከሷ የበለጠ 20 ያደረጉ ነበር ተብሎ ምሳሌ ሲደረግ እሷን ምን አደረጓት እንደ ምሳሌ አረጓት አረ መሐለ ሻሂድ ገብታችኋል እሺ ጥሩ وزوال الحياء حياء موجد عن المراه كسيت ልጅ መወገዱ እኮ ነቅሱን እንከን ነው في ايمانها በኢማኑ ላይ እንከን ነው በራሱ ይሄ እንከን ነው ኢማን እንደሌላት ተቋሚ ነው ማለት ነው والخروج عن الفطره نقص وخروج ነው وخروج عن الفطره ደግሞ መውጣትም ነው ከተፈጠረው ማንነቷ ማለት ነው التي فطرت عليها ያቺ እሷ የተፈጠረችባት ከሆነቿ ተፈጥሮ መውጣት ነው ወንድነት ነው ሴትነትን አልፈልግም ባክ እኔ ወንዳ ወንድ መሆን ይሻለኛል እንደማለት ነው ያ አላህ ተሳስቶ ነው እንጂ እኔ ወንድ መሆን አልነበረብኝ ሴት መሆን አልነበረብኝ እንደማለት ነው ሴቶች ወንዳ ወንድ ከሆኑ እንዲህ ማለት ነው ኢብሊስ ደግሞ ዙቷል ምን ብሎ ነው ይዛተው فليغيرن خلق الله ብሏል ولعامرنهم فليغيرن خلق الله አዛቸዋለሁ ያላህን ተፈጥሮ ይቀይራሉ ብሏል ያላህ ተፈጥሮ ማለት ወንዶች ሴት እንዲመስሉ ጺም ነበራቸው አይደል ወንድ ወንድም ያስመስል ወንዳ ወንድ ያረጋል ጺም ከሴቶች አላህ በቃ ወንድ ከሆንክ ምልክት አድርጎ ፈጥሮታል አይደለም እኔ መሆን የነበረብኝ ወንድ አይደለም እንደማለት ነው ሲጡ ሲሙን ሲላጨው ማለት ነው እኔ አላህ ወንድ አርጎ ነው ይፈጠረኝ ግን እንደ ሴት ነው እዚህ ጋር የሚገባኝ የነበረው እንደ ሴት ነው ይላል ይሄ ኢብሊስን ተፈጥሮ የመቀየር አዛች አሳካ ማለት ነው ሴቱን ሀያ የሴት ልጅ ተፈጥሮ ነው ደበቅ ደበቅ ሰተር ሰተር ማለት ነው አይደለም እኔ ባካችሁ እኔ በቃ እነሱ ያሉበት ሁሉ እውላለሁ እነሱ ያዩት ሁሉ ማየት አለብኝ ለምን እኩል ለና ልጅ ወይ አንድ ነን አንድም አይደለንም እኛ አንወልድ ማመጣን አናረግዝም እናንተ ደግሞ ታረግዛላችሁ ትወልዳለች ምን እንደያያለን እኮ ግልጽ ነው አይደል አንድ ነን እንዴ አንድ አይደለንም ማለት ጭራሽ አንድ ያሉንን ነገር እንዴት አርጋችሁ አንድ ታረጋላችሁ እኛም እኛ ነን አይደል ወንድ ወንድ ነው ሴትስ ሴት ነች ስለዚህ ሴት ልጅ የራሷ የሴትነት ካራክተር አላት አለበለዚያ ይሄንን ባህሪ አልቀበልም የምትልን ሴት ነብዩ ሰለላሁ ዐለይሂ ወሰለም ለዐነላሁ ብሏል አላህ ይርገማት ምን አይነት ሴት ወንድ የምትመሳሰልን ሴት አላህ ይርገሙ በሴት የሚመሳሰልን ወንድ እንደዚህ የሴቶችን አለባበስ ሴቶች የሚለብሱትን ልብስ አሁንም ሴቶች ጥብቅ ያለ ልብስ ይለብሳሉ እንደ ታይተ ነገር ምናምን ወንዶችም ይለብሳሉ እዚህ ውስጥ ይገባሉ እነ ቃሪያ በተለይ ተጠንቀቁ والله ነው ማለት ነው በጣም ብዙ ቀን እኔ ይሄ ምን አሳፊሽ በጣም የሚያስቅ አይደለም እጅግ በጣም እኔ ያናደደኛል እንገራችሁ እኔ የምሬን ነው ብላችሁ ያናደደኛል ለምን እኔ ወንዳ ወንድነት አይሻልም እኮ ከሴትም ደግሞ አሁን ያሉት እነዚህ አሪያት ካሲያት የሆኑ ሴቶች የሚለብሱት ልብስ ነው አንዳንዶቹ ወንዶች የሚለብሱት ማለት ነው አንዳንዶቹ እጅግ በጣም የከፋ ነው አጠባበቁ ማለት ነው እንዴ ይሄ ቆረጥህን ያሳያል ያ اخي ይሄ እኮ መስገደው ሰላተ ራሱ ገና ጥያቄ ምልክት ውስጥ ሊያስገባብ ይችላል ሸኹል አልባኒ እንደገነ ሰዎችን ወደ ኋላ እንዲሆኑ ያደርጉ ነበር ከፊት እንዳይሰግዱ ከፊቴ እንዳይሰግዱ ይሉ ነበር ምን አይነት እጅግ በጣም በተለይ ሱሪ ክልክል አይደለም ልብ በሉ እንደዛ አላልኩም ሱሪ ግን ስትለብስ ምን ሆነ አለበት ሳፊ ሆነ አለበት በቃ ይሄ ነው እንጂ ሱሪ ተፈቅዷል ብለህ እስከ መጨረሻው ድረስ እንደው ምንህንም ከነምናምኑ ሁሉ ነገር የሚያሳይን ልብስ ለብሳ ይሄ ሱሪ ነው እንዳት ተሸቡህ አለበት አንድ በምን አይነት ተሸቡህም ደዛው በሴት ብቻ አይደለም ሙተበርጅ በሆኑ ሴቶች ሙተበር ጠይቅ የተኛውንም አሊም ጠይቅ እንደ አይነት ሱሪ ይፈቀዳል እንኳን ያለ እንደ አይነት ሱሪ ይፈቀዳል የሚል እንዳይመስልህ ፈተቁላህ አላህን ፍሩ እናንተ ወጣቶች አላህን ፍሩ አላህን እንፍራ ሁላችሁንም ነውኛ ሴቶችን ብቻ አይደለም ምን ማረግ ያለብን አሁን እንዳልኳችሁ የፈሳድ ምንጭ አድርገን መቅጠስ ያለብን እኛስ እኛስ እንደፈለግን እንዶ ምን ለብሰው ልብስ ገደብ የለውም እንዴ የተወጣጣረና የተጣበቀ ልብስ ከሰውነትህ ጋር እጅግ በጣም እንዲጠብቅ በቃ አድርጎ የሆነ ማን ነው እንደተባለው ልክ የቆመ እባብ የሚያስመስል ማለት ነው ቆሙ እባብ አይታችኋል ልክ እንደዛ ማለት ከስር እስከ ታች ከስርም ጠባብ ነው ከላይም ጠባብ ነው ጥብቅብቅ ያለ ማለት ነው ጀሰዱ ሁሉ የሚታይበት ምን ማለት ነው ከዛም አልፎ ተርፎ ደግሞ አንድ ሰው ቀበቶን ዝቅ አድርጎ ይሄ ምን ጥቆማ እንደሆነ ታውቃላችሁ ዳዕዋ ኢላ ቀደም እንዳልኳችሁ ኢላ ሊዋጥ ነው ወደ ሊዋጥ የሚደረግ ዳዕዋ ነው አንተም ወደ ሊዋጥ እየተጣራህ ነው ይሄንን የሚያረጉ ሰዎች ጥሪያቸው ወደ ሊዋጥ ነው ታሪኩንና አመጣጡን ይሄ ቀበቶ ዝቅ ማድረግ ምን እንደሆነ ሰርች አርጉና ሲጠይቁ ለምን ቀበቶ ዝቅ እንደሚል ማለት ነው ምን ለምን ማሳየት እንደፈለጉ እነሱ ድቡራቸው ለምን ይመስላችኋል ልክ ሴቶቹ በዚህ መልኩ ሰዎችን ፈትነው ወደ ዝሙት ማስገባት እንደሚፈልጉት እነዚህ የሊዋጥ ሰዎች ወደዚህ ሰዎችን ማስገባት የሚችሉበት አንድ ምንድነው ዳዕዋ እኮ ነው ዲና እኔም አለው ዝግጁ ነኝ እንደማለት እኮ ነው ፈተቁላህ አላህ እየሰራችሁ እየተከተልን ያለው ነው ማንንና ምን አይነት ስራን እንደሆነ ቆም ብለን እናስብ እንዴ አምሮ እኮ አለን ዲን እኮ አለን እጅግ በጣም ያማረ ዲን እንዴ እኛ እርፍና እኮ አይደለም እሱ ብልጠትም አይደለም መዘመንም አይደለም ቶ ቀደም እንዳልኳችሁ ኋላ ቀርነት ነው ስለዚህ ይሄንን ጥንቃቄ ልናደርግ ይገባል አሁንም ይሄም የኛም የሃያ ጉድለት ነው እንዴት አታፈርም አንተ ምን ሲታይ ኋላ ሲታይ ኋላ ዱብረ ሲታይ ከይፈ እንዴት አታፈርም እንዴት አያሳፍርህም እንዴ እሷ ፊቷን ሲታይ ፊቷ ሲታይ እንዴት አታፈርም ሃያ ማነስ ነው ይያለን እኮ ፊቷ አንተ ደግሞ እጅግ በጣም የሚሰተረው አይደለም እኛ ሳንሆን እነዚህ ልብስ እንኳን የማይለብሱት ሁሉ ለምናቸው ሲከፉ እሱ ፓርት ምን አይደረግም አይከፈትም እጅግ በጣም ነውር ነው ወለው እንስሳዎች አይከፍቱትም እሱ አረን በተቻላቸው ምን አደረገውታል ይሰትሩታል አላህ Subhanahu Ta'ala እንዲበት በፊጥራቸው እንዲሰትሩት አድርጓል ከዛ አልፈ ተርፋ ደግሞ በሱ ሰላት ብሰግድ ሰላቱ ከባጢሉ ሰላተ ባጢል ነው خلاف ያለበት እንዳይመስለን بإجماع أهل العلم وقد أجمع أهل العلم إلى الأمر صفات الصلاة على قراءته شروط الصلاة أصول الصلاة على الله كذا وقد أجمع أهل العلم على فساد من صلى عريانا راقط يسجد سو صلاته ده تبلاش عند خلاف الله راقط يشال معناته وهو قادر يشال انه سايشال ادلو لذلك ايه كله فساد ያለበት የኛ ደሙ لذلك فاتقوا الله الله انفروا مالته لذلك النبي صلى الله عليه وسلم بذي وسدالو نا تفضلون ملقق نو براسو እኛም ጋ እንዳይኖር ሶስተኛ ታደረሰ ها فقال من قالكم القبيه فقال فقال اه فقال يالو ما ننهو انس بن مالك النبي صلى الله عليه وسلم يوصفاتهم انس بن مالك النبي صلى الله عليه وسلم صفات سيناجر معناته النبي صلى الله عليه وسلم احيا نبرو من العذراء في خدرها بلال وين ليلان صحابه ينن تناغروت ليون يجلن انس بن مالك دي النبي صلى الله عليه وسلم يوصفبت بزو نغر الله خلقاچونم خلقاچونم خلقاچونم خلقاچونم خلقاچو مالت سنه مغباراچونم خلق اندي خلقاچون دمو تفطرو يغصتاچون فيتاچون قومتاچون طغوراچون كنياتو 10 عمت عمراچو نورال اشي وزوال الحياء عن المرأة الذي نقص في إيمانها بإيمانه نقص له عندنا دمو وخروج عن الفطرة كتفطر موطات له التي فطرت عليها يا كتفطرت بتفطرا من معناته له موطات له ماشي ايهن بتش አይደለም النبي صلى الله عليه سبحانه وتعالى القرآن انقذ اوردو واذا سألتموهن متاعا فاسألوهن من وراء حجاب على الأرض حجاب هنا قاس تطيقواچو كحجاب بس تجربا تطيقواچو على لمن مكنياتهم سيناجر الله سبحانه وتعالى ايه لمن دنو على يتشاله نو على لمن اطهروا لقلوبكن عرف وقلوبهن عرف دي لنانتم قلب لنسون قلب من دنو نصح اندان متطبقيا نو على يساحوچو نصحون قلب كون يساحوچو سيتوچ ينبيون ميستوچ نصحون قلب لنانت قلب نصحنا طوب نو على لنسون قلب نصحنا طوب نو على بلزياس تبرجنا መታየት ግን ቀልብ ያሳምማል ማለት ነው። ቀልብ ስለሚያሳምም ነው ሀያ የሚጠፋው። አንድ ሰው ደግሞ ኢንተርቪው ሀያው ጠፋ ማለት ምንም ወንጀል ለሱ ቀላል ነው። ምንም ወንጀል የመጀመሪያው ኢብሊስ ሰዎችን አደምና ሐዋን መጀመሪያ አረጋቸው ምንድነው ልብሳቸው ውልቅ እንዲል ያረጋው። ከዛ ወንጀል ለመስራት ቀላል ነው አላህ Subhanahu Wa Ta'ala እንደነገረን ማለት ነው። ሊዩሪ የሁማ ሰውአት ይማር አላህ Subhanahu Wa Ta'ala ሊያሳያቸው ሀፍረተ ገላቸው ለምክንያቱም አንድ ሰው ሀፍረተ ገላው ከተገለጠ አይናፋርነቱ ከቀልቡ ከተገፈፈ የቀልቡ ንጽህና ውድም ነው የሚለው ምንም አይፈራም ድርቅ ያለ ደረቅ ነው የሚሆነው ወንጀል ለመስራት ሲናገር ሲሰራ አረን ይሰውይ ዛሬ አደባባይ ላይ ዝሙት ይሰራል አደባባይ ላይ ለምንድን ነው ካላችሁ መጀመሪያ የተገፈፈው ቀልባችን ውስጥ ያለው ልባዝ ልብስ ነው ልብስ ከዚህ ከየተኛው ልብስ ቀጥሎ ከዚህ ከላይኛው ልብስ ቀጥሎ የምንቀል ልብስ ይወገዳል መሰላችሁ ከላይኛው ልብስ ቀጥሎ የቀልብ ልብስ ይወገዳል የቀልብ ልብስ ማለት ደግሞ ሀያ ነው የቀልብ ልብስ ማለት ደግሞ ሀያ ነው ለዛ ነው ይዛለም ተስተህይ فاصنع ما شئت በቃ ሀያ ከሌለ አንተ ፈልከውን ትሰራለህ አላህ Subhanahu Wa Ta'ala ለዛ ነው يا بني ادم قد انزلنا عليكم لباسا يواري سوءاتكم وريشا ولباس التقوى ذلك خير እዚ ውስጥ ያለ ደግሞ ተቋዋ አለ እሱ ደግሞ በላጭ ነው ይሄ ላይኛው ልብስ ሲገፈፍ ቀስ በቀስ የውስጠኛው ልብስንም ይገፋል የተቋውን ልብስ ሀያ ማድረግ የሚባለው ስለዚህ ከዛ በኋላ ወንጀል የፈለከውን መናገር የፈለከውን መስራት ስለዚህ ሀያ አለመኖር ማለት ለወንጀል ሁሉ በር ተከፈተ ማለት እንዴው ሀያው ተጣፋ ማለት ተራ ነገር አድርጋችሁ እንዳትወስዱ ሌላ ነገር ቀቀላል ነው ከዛ በኋላ አስተሪቱ ሶስተኛው شدة تعلق الرجال ومتابعتهم اياها شدة تعلق الرجال يبرتا يهونال شدة وبرتاوت تعلق الرجال ወንዶች ከሷ ጋር ያላቸው ቁርኝት كون دغالات ريليشن يتنكرال ومتابعتهم اياها اسوان مكتاتلاچو يجمرال بغباچبت بوطاچبت باللچبت يكتاتلوات كون دغالات ريليشن من يونال يبرثال معناتنو ار اندي اينو سفور يالاسي انديت قالاچو لاسيه مالو بتلي بتلي اذا كانت كهونج جميله قنجو ما كهونج يو بتلي قنجو قنجو يوناچو كهونا سيتوچ نغرو انانته لا يبرثال كنسو يبلطا كي اندو منال بات فيتوا ويم ملكوا كميسبوا سيت يبلطا يمنم فتنو يبلطال ارا الاحكام تجري احكاموچ يشكركرالو شدا يبرثال معناتنو جميله وحصل منها دمهم يباس بلو دمو كتكسته كسوا كتغني دمو تملق تملق كتغني تملق مالت تملق مالت هي كوند صحاطا بامارينيا صحاطا مندم تسافت كونيج مالت مفتاتن مالت نو بقى من تسافت سيت عليك ገውታቸዋል ምትሳፈጥ እናንተ ገውታቸዋል ወጀ ሁሉ ማይገባው የለም ኢንሻአላ እሄ ከወንዶች ጋር ምትመላለስ ማለት ነው ካላ ማለት አንድ ስትባል ሁለት ማለት አንድ ነገር ስትባል እሷ ሁለት ሶስት ወልሰጣለች አንዴ ከለከፋት ሌላ አንድ ነገር ትጨማምራለች እሄ ደግሞ ካላ አሉ ቁንጅናም ካላት ደግሞ ከሷ እንዲ እንደ ነገር ከተገኘ አይደል መልስ መስጠቷ ማለት ነው አንዳ ወይም ደግሞ እንደው የኮራች መስላ የበለጠ የሚያጓጓ መልስ ሰጣለች ማር ይበለጣ ማለት ና ያሚል አይነት ማለት ነው የሚጠራ ይሄ ካይዳላችሁ በዚህ መልኩ ከሆነ ማሉ ወደሐከት ወደሐከ እንዴ ቆይ ተመልቁን ወደሐኩን ተመልቁን ወደሐኩን እሷ ራሷ ደግሞ እሷ ጋር ደግሞ ካለ ደግሞ ተመልቁ ካለ ሳቅ ካለ ወሙዳዓበቱን ሙዳዓባም ደግሞ ካለ ሙዳዓባ ካለ ማለት ሰውየውን ሊያነሳሱ የሚችሉ ደግሞ ቃላቶችን እንደገና ከተጠቀመች ማለት ነው ወደ ዝሙት የሚወስዱ ቃላቶችን ተጠቅሞ መናገር እነዚህ ፋይሽውኑ ቃላቶችን ማለት ነው ማለት የዝሙት ቃላቶች ይሉ ወደ ዚና የሚጋብዙ ቃላቶች ዝም ብሎ ተራ ሰፋት አይደለም ወደ ዝሙት ቃላን ምናልባት ድምጻን ቀስቀዝ አድርጋ ወይም አጥጠና ወይም ደግሞ ይሁን ቃላቶችን ቀልቡን የሚነኩ ቃላቶችን ተጠቅመ ወይ እንደምትወደው በተነገረው አረን ይባስ ብሎ አረን ዲ እንደምትወደው እንደናፈቃት አይነት ቃላቶችን ከነገረችውማ ከዚህ የባሰ ነው አረ አው እሺ ከማ في كثير من السافرات ልክ እንዳለው ካብዛኞቹ ሳፊሮች ተገላላጮች አብዛኞቹ ባህራቸው ይሄ ነው وقد قيل برغتم تقولال نظره فسلام فكلام አረ فموعد فلقاء برغتم تقولال ልክ እንደዚህ ነው ይሄ ነው ስቴፕ ባይ ስቴፕ ነዘራቱን አይደል ነዘራቱን ነዘራቱን ሳይሆን ነዘራቱን ነዘራቱን ሌላ ነው ነዘራቱን አንድ እይታ ማለት ነው ሲንግል ልጅ ነዘራቱን አንድ እይታ ፈሰላሙን ከዛም ሰላምታ ይከተላል አይደል ፈከላሙን ከዛም ንግግር ነው ይከተላል አይደል ፈመውዒዱን ቀጠሮ ነው ከዛ በኋላ አይደል እንዴ ተያዩ ሰላም ተባባሉ ከዛ በኋላ ተነጋገሩ ከዛ በኋላ ተቀጣጠሩ ፈሊቃኡን ከዛ በኋላ ይገናኛሉ አለቀ አረ ነገሩ ይሄ ነው ስቴፕ ይባላል ይሄ ነው ስቴፕ ይባላል ልክ ምን ቀየም እንደሚለው እንዳታሳንስ አብዛኛው እሳት ይሄን ሁሉ አገር የሚያቃጥል እሳት ከአንድ ክብሪት ሊነሳ ይችላል አረ ከዛስ ከትንሿ ክብሪት ማለት ነው ሊነሳ ይችላል ስለዚህ አንድ ትንሽ እይታ ወደ ምን ተገባለች ወደ ከላም ተገባለች በተለይ ይሄ የሚበረተው ማን ላይ መሰላችሁ አንድ የመንገል ላይ የምታገኘው ሰው ላይ ምናልባት ቀለልል ይችላል ወይ ትራንስፖርት ላይ ወይ የሆነ ሙናሰባ የሆነ ገበያ ምናምን ከሁሉም የሚከብደው አብረን ለረጅም ሰዓት ምን ኖራቸው ሰዎች ከሆኑ አረፍ ነገ ምን እንገናኛለን ከነጎዲያም ጧትም በሆነ ሙናሰቦች ምን እንገናኛቸው አንድ ግቢ አንድ ማህበረሰብ አንድ ስመስራ ቤት አንድ ቢሮ እናን ካለ ነገሩ በጣም ይበረታ ነው መላመድ ይኖርላ እና ታ ነው የምታረጉ ከሷ ጋር ይሄ መተፋፈር ምናምን የሚባለው ነገር ታራ ይሆነ ይደል ስለዚህ ከዛ በኋላ ነው ችግር የሚከሰተው አሉ ወሸያጢን አሉ ወሸይጣኑ ሸይጣን አጠቃላይ አንዱ ብቻውን ማለት ነው የጅሪ እሱ ይፈሳል ምን ابن ادم ከአደም ልጅ እኮ كادم لجكو يفصل مجرى الدمي كدم مفتشا غا عبرو نو يفصل كدم مفرشا غا عبرو نو يفصل فكم من كلام سنتنا سنتناچو كنغغروج وضحكين ساقوج وفرحين فرح برمو مالس هي فكا فكا مالس مالس مندنو فكا فكا مالس فيتن فكا ها فغكتا ماشي عوجب ياسغني هنا مالس عوجب ياسغني تعلق قلب الرجل مقرانيتن متساسرن ياندن سو ياندن وند قلب بالمرأة كسيت غا مالس كسيت غا وقلب المرأة يسيت لجن دمو قلب بالرجل كوند قلب غا يستساسر سنتنا سنت ايتانو سنتنا سنت ساقنوا فكم من كلام وضحك وفرح ار سنتنا سنت الله ساق سنتنا سنت نغغر سنتنا سنت ناتشو فغغتاوچ منين ياسغنيو اوجبه مالت اثبته مالت نو اوجبه مالت اثبته ياصدقو ياراغغطو ياسغنيو ياسغنيو منين ياسغنيو تعلق قلب الرجل مقرانيتن متساسرن ياندن سو ياندن ولد لب بالمراه كسيتغا وقلب المراه وقلب المراه يسيتن لج دمو قلب بما بالرجل كوندغا يستساسر سنتنو فحسن بذلك بزيكو منالبا تساسرو تغابتو بيون عند نغر نبر فحسن بذلك بزيهم دمو يغني يغنيال يكستال من الشر كشر كادغا سنت شر تكسته ما لا يمكن دفعه مكلاكل يما يتشال يونه معناته دفع مكلاكل بقى ما كان ما تشيل يونه ادغا سنت الناس انت تكسته نسال الله السلامه الله ان سلام نطيقوا الله الله ان سلام نطيقوا الله سنت الناس انت ما كان يما يتشال فساد است سويو غبطوال ما كان يما تشيلو فساد است سوا غبطال حيوتوان اتا معناته حيوتوان اتا حيوتون اتو معناته ታቃላችሁ አይደል ብዙ በዚህ መልኩ የሚነገሩ ብዙ ታሪኮች አሉ። እንዲህ አደረጋት እንዲህ አደረጋት እንዲህ ሆነ መጨረሻ ላይ የሆነው ሆነ የተከሰተው ተከሰተ ስንት እኛ እምናቀው እኔ እንኳን እማቀው ያ አሳ ከተማ ላይ ተከሰተ አለ እማቀው ማለት ነው ምናልባት